ሽማግሌዎች ወድቀው ለሱም ይሰግዱለት ለታረደው በግ ለኢየሱስ ክብር ይሁን ዘላለም ይንገስ እኛም ዛሬ እንዘምራለን አናቆምም እናመልካለን በእልልታ በደስታ እንዘምር ለውዱ ጌታ ከሰማነው ካነበብነው ጌታ ኢየሱስ ልቆይ ነው ማሸማቀቅ የለም ዛሬ እናምልከው በዝማሬ ለጌታችን ለንጉሱ ይዘመር ለቅዱሱ ለጌታችን ለአምላካችን ይዘመር ለውዳችን ይዘመር ለአባታችን ይዘመር ለጌታችን ይዘመር ለአምላካችን ይዘመር ለውዳችን ይዘመር ለአባታችን ይዘመር tarike tarike susa bay tarike tarike tarike susa bay tarike ubitani wangeli katdoge tarike tarike tarike susa bay tarike paskalyan kakitti haiki doge tarike tarike tarike susa bay tarike yasusi nuketan geli doge tarike tarike tarike susa bay tarike susa bay tarike susa bay tarike susa bay tarike susa bay tarike susa bay tarike susa bay tarike tarike tarike ተቀመጠው ስለ እኛ የሚማልደው የሚቃወመንስ ማን ነው የሚከሰን አራያቱ ነው ከሰማይ ልጆች ካለን የመንግስቱ ወራሾች ነን ከሰማነው ካነበብነው ጌታ ኢየሱስ ልቆይ ነው ጌታ ኢየሱስ ልቆይ ነው መሸማቀቅ ቀረ ዛሬ እናምልከው በዝማሬ ለጌታችን ለንጉሱ ይዘመር ለቅዱሱ ለጌታችን ለንጉሱ ይዘመር ለቅዱሱ ለጌታችን ይዘመር ለአምላካችን ይዘመር ለውዳችን ይዘመር ለአባታችን ይዘመር ለጌታችን ይዘመር ለአምላካችን ይዘመር ለውዳችን ይዘመር ለአባታችን ይዘመር tarike tarike susa bay tarike tarike tarike susa bay tarike ubitani wangeli katdoge tarike tarike tarike susa bay tarike paskalyan kakitti haiki doge tarike tarike tarike susa bay tarike yasusi nuketan geli doge tarike tarike tarike susa bay tarike susa bay tarike susa bay tarike susa bay tarike susa bay tarike susa bay tarike susa bay tarike tarike tarike ከሰማነው ካነበብነው ጌታ ኢየሱስ ልቆይ ነው ከሰማነው ካነበብነው ጌታ ኢየሱስ ልቆይ ነው መሸማቀቅ ቀረ ዛሬ እናምልከው በዝማሬ ለጌታችን ለንጉሱ ይዘመር ለቅዱሱ ለጌታችን ለንጉሱ ይዘመር ለቅዱሱ ለጌታችን ይዘመር ለአምላካችን ይዘመር ለውዳችን ይዘመር ለአባታችን ይዘመር ለጌታችን ይዘመር ለአምላካችን ይዘመር ለውዳችን